ጸጋውን ኑሮ የበሙሉ ከኔ አይደለም ከኢየሱስ ነው ሁሉ ጻድቅ ያለሙኝ ጻድቅ ነኝ እኔ ባንዱ በኢየሱስ ቤዛነት በማመን ጻድቅ ያለሙኝ ጻድቅ ነኝ እኔ ባንዱ በኢየሱስ ቤዛነት በማመን አስወግዶት ከኔ በመስቀሉ ስራ ጽድቅን ቆጥሯል ለኔ ኃጢአት እንዳይገዛኝ ከሕጋው ጥቶኛል በጽድቅ ለመኖር ጸጋው ስከቶኛል እዚህ እውነት አርፌያለሁ ትምክህቴም ኢየሱስ ነው እዚህ እውነት ያለው እንከህቴ ኢየሱስ ነው ጻድቅ ያለው ጻድቅ ነኝ እኔ ባንዱ በኢየሱስ ቤዛነት በማመን ጻድቅ ያለው ጻድቅ ነኝ እኔ ባንዱ በኢየሱስ ቤዛነት በማመን ተናቆታል በደሙ መርቆ መንገዴን ከፍቶታል በሰማያዊ ስፍራ ለክርስቶስ አለው ካብ ስለወጣው ጽድቁን ለብሻለው እዚህ እውነት አርፌያለው ትምክህቴም ኢየሱስ ነው እዚህ እውነት አረፍያለሁ እንከህቴም ኢየሱስ ነው ጻድቅ ያለሁ ጻድቅ ነኝ እኔ ባንዱ በኢየሱስ ቤዛነት በማመን ጻድቅ ያለሁ ጻድቅ ነኝ እኔ ባንዱ በኢየሱስ ቤዛነት በማመን በጌታዬ የራሴ ምለው ከመተመለኝም በጌታ ኖርበት ተመላለስበት እኔ ባንተ ኖራለሁ ጌታ ኢየሱስ ወድሃለሁ እኔ ባንተ ኖራለሁ ጌታ ኢየሱስ ወድሃለሁ ጻድቅ ነኝ እኔ ባንዱ በኢየሱስ ቤዛነት በማመን